ጨርቅ ሄንሼ እማጸናለሁ እንዴት ከቶ ሄዳለሁ ልጃፍ ብኖር ተጥዬ ክብሬ ነው ለእኔ ተስፋዬ ድካሜን አውቃለሁ ኃጢአት ሲያሸንፈኝ ያም ቢሆን ጨርቄ ማንም አያስጥለኝ ማንም አያስጥለኝ ያመጣዬ ክምር ቢያስቆጣህም በጣም አንተ ውስክት ምረኝ ከቤት አልወጣም ከቤት አልወጣም ጌታ ሆይ ጨርቅህን ይዤ እማጸናለሁ ከቶ ወዴት ከቶ ሄዳለሁ ደጃፍ ብኖር ተጥዬ ክብሬ ነው ለእኔ ተስፋዬ ፍሬ አልባ ንስሐ ነጋተ ባማረኝ በፊት እንዳልቆይ እጅግ አሳፈረኝ እጅግ አሳፈረኝ አመፃዬ በስቶ ጭጋ ባላቆጥም ደጅ እሞታለሁ ተስፋዬን አልቆርጥም ተስፋዬን አልቆርጥም ጌታ ሆይ ጨርቅህን ይዤ እማጸናለሁ ወዴት ከቶ ሄዳለሁ ደጃፍ ብኖር ተጥዬ ክብሬ ነው ለእኔ ተስፋዬ የነፍሴን ውሳኔ አንተም ታውቀዋለህ እንደምወድህም ውስጤን ታየዋለህ ውስጤን ታየዋለህ ከልጅነት ወራት ጀምሮ አውቅሃለሁ እንዳንተ ቸር ወዳጅ ወዴት አገኛለሁ ወዴት አገኛለሁ ጌታ ሆይ ጨርቅህን ይዤ እማጸናለሁ ወዴት ከቶ ሄዳለሁ ደጃፍ ብኖር ተጥዬ ክብሬ ነው ለእኔ ተስፋዬ ለሕይወቴ ሰላም ለልቤ ጸጥታ ዘላለም ገዢ አንተ ብቻ ጌታ አንተ ብቻ ጌታ ግራ ቀኝም አልል ነፍሴንም አልሸጣት ካንተ ተለይታ አወይ ትርጉም የላት አወይ ትርጉም የላት ጌታ ሆይ ጨርቅህን ይዤ እማጸናለሁ ወዴት ከቶ ሄዳለሁ ደጃፍ ብኖር ተጥዬ ክብሬ ነው ለእኔ ተስፋዬ ጌታ ሆይ ጨርቅህን ይዤ እማጸናለሁ ወዴት ከቶ ሄዳለሁ ደጃፍ ብኖር ተጥዬ ክብሬ